حديث الثالثون بعد المئة عن سهل بن سعد الساعدي رضي الله عنه أن رجالا تماروا في منبر رسول الله صلى الله عليه وسلم من أي عود هو؟ فقال سهل: من طرف من طرفاء الغابة، وقد رأيت رسول الله صلى الله عليه وسلم قام عليه فكبر وكبر الناس ورآه وهو على المنبر، ثم ركع فنزل قهقرا حتى سجد في أصل منبر، ثم عاد حتى فرغ من آخر صلاته، ثم أقبل على الناس فقال: يا أيها الناس، إنما صنعت هذا لتأتموا بي ولتعلموا صلاتي. وفي لفظ: فصلى وهو عليها ثم كبر عليها ثم رفع وهو عليها ثم نزل القهقرا. الحديث الثلاثون بعد المئة حديث من سهل بن سعد الساعدي كتب على الصحابي يتورع رضي الله عنه أن رجالا تماروا في منبر رسول الله صلى الله عليه وسلم من أي عود هو سوج يا نبي منبر يتسرعوا كمن أين انشتنوا كمن أين اتزاقنوا ولو سكراكروا أني أدام نبرال دي صحابة النبر أثار السنان سمكتا ثلاث شغزات تنسى ينبروا يتسرع بس من شاء تنقوان لماتنا تمكروا نبارا ما نفهم أن مجمرة مدينة عندي درسوا يوم مكة لي طبعا جمعة تجمرا مكة لي انقوان جمعة فرد صلاة انقوان تسباسوا عبروا مسجد ايشلوا نبارا أو تدبقوا بسور نبار قوار على قوار أمي سيدو تما لكم مدينة بمهيرو مدينة بمتنم جوان نزل نسلا قيمو تسبسوا بعد بابا عبروا لمسجد شارو ያም በሚሆነበት ጊዜ ገና መጀመሪያውኑ ሚንበር አልተዘጋጀላቸውም ነበረ። መጀመሪያ ለአንድ ሳምንት ያህል ቁባ ነው የቆዩት። ለአምስት ቀን ቆይተው በስድስተኛው ቀን ጁሙአ ቀን ወደ ዋናው ከተማ ሲወርዱ ዛሬ መስጂድ ጁሙአ የሚባለው ዛማታይ ቦታ ላይ ያግቸው ላይ ሰገዱ። ሜዳ ላይ ማኑ ጁሙአ ከዛ ወርደው አሁን የመስጂድ ነበው ያለበት ሜዳማው ቦታ ላይ ደረሱ። መሀል ከተማ ማለት ነው። እዛ ወደ ሆኑ መስጊዳቸውን አቋቋሙ። እዛ በኋላ የተምር ግንድ ነበር። ወፍራም የተምር ግንድ ነበርና እንደዚህ እንደሙከቻ አቁመውታል። ቁጥዋል ያረጉ ሲፈልጉ እሱ ታጠገቡ ወዲያው ቆሚሉና ግንዳቸው እንዲተንተርሰው ደግፍ ብለው ንግር ያረጋሉ። ሙሉ በሙሉ በላው ላይ ሊወጣበት አይቻልም ማለት ነው። በዛ መልክ የተወሰነ ጊዜ ያንን የተምር ግንድ እየተደገፉ አጠገቡ እየቆሙ ንግግር ሲያረጉ ከቆዩ በኋላ አንድ ሴት የሚንበር እንግዲህ እንደሌላቸው አወቀች። አገልጋይ ነበራት ባሪያ አናጺ ነበረ ማለት ነው። የእንጨት ስራ የሚያውቅ እሱን ለምንድን ነው ለነብዩ የሚቀመጡበት ምቹ የሆነ ሚንበር ማሰራለት ብላ ጠየቀቻቸው። ፈቃደኛ ከሆኑ ያው ለመስራት ዝግጁ ነኝ አለ እሱ። ያኔ መጣ ጠየቀቻቸው። ለረሱላህ እዚህ በሚቆሙ ጊዜ እኮ ይደክመዋል፣ ለምን ሙሬ የሆነ ወንበር አላሰራለሁት? ምን እኮ አናጺ በጣም ባለሙያ የሆነ አገልጋይ አለኝና ያሰራው ፍቃድ ከሆነ ብላ ጠይቃቸው። እሺ ብለው ተስማሙ ማለት ነው። ያኔ ወዳውኑ ያንን አገልጋዋን አዛ የመጀመሪያውን ታሪካዊ መንበር ተሰራላቸው ማለት ነው። ያን መንበር ከምን እንጨት ነው የተሰራው ብለው ነው አሁን የሚከራከሩት ያሉት። ከፊሉ ጦርፋ ነው ይላል፣ ሌላው አስል ነው ይላል። የተለያየ እንግዲህ አካባቢ ዛፎችን ያው ሁሉም የመሰለውን ይናገራል። አብዛኛዎቹ ጦርፋ ነው የሚለውን ነው እንደምን የሚሉት። ተማረው አይተጃደሉ ቢአይ ሸይኒን ሚንበሩ፣ የነብዩ የተሰራላቸው ሚንበር ከምን እንጨት ነው? ለመጀመሪያው ያው የተምር ግንድ እንደሆነ ይታወቃል። የተምሩ ግንድ ሚንበር ሲያገኙ ስንተሰውት ሚንበር ላይ ሲወጡ አለቀሰ። ለምን ለቁን ይሄዱ ብሎ ማለት ነው። እና ስስቅ ብሎ አለቀሰ። መስጂድ ውስጥ የሚረበሽ ድረስ ሰው ግራ ገባው። የሚያለቅስ ሰው ድምጽ የመሰለ ነገር ይሰማል፣ ግን ሰው የሚያለቅስ ሰው ጠፋ። በኋላ እሳቸው ገባቸውና ከሚንበሩ ላይ ወርደው ሄደው ያንን ግንድ የተምር ግንድ ያቅፈው እንደ ህፃን ልጅ እንደዚህ እየተመተሙ ዝንበል ዝንበል ማለት ጀመሩ ማለት ነው። እና እንግዲህ አላህ Subhanahu Wa Ta'ala የሰው ልጆች እያስተባበሩ ትውልድ ሀገራቸው እንዳይኖሩ እያሳደዱ አቅልን ያሉት ሰዎች ይሄ ደረቅ ግንድ እንዴት ነብዩን እንተተው ሌላ ግንድ እንተነ ሄደው ፈጥቶ ብሮ ቅናት ይዞት እስከ ማልቀስ ድረስ ሄደ ማለት ነው። እና ሰዎች እንግዲህ ነሸረደዋ ቢንደላህ ሱሙል ወኩልዲነ ያቂሉን እንዳለው ሰው እንደ ሰው ሆነው አጥላቸውን መጠቀም ሲያቀታቸው ከእንስሳት በታች ሆነአሉ ከሚለው ደሞ ወረዱ ማለት ነው። ከእንስሳት ሳይሆን ከእንጨቱን ተደረግ እንጨት በታች ሆነአል የሰው ልጅ ማለት ነው። ለደረግ እንጨት የነብዩን ክብርና ማዕረግ አውቆ ለምን እንተተው ይመለዛ ሄዱ ብሎ ሲያለቅስ ሰዎች ግን ያደጓቸው ነበር ሊገሏቸው በዛውም ተማኑ ተመካ ስንት ጊዜ ጦር መጥቶላቸዋል አየኩና ሚነል ምርያ። ስለዚህ ያ ምንበራቸው የተሰራው ከምን አይነት እንጨት ነው? ወሄ አሽክ እና ምርያ ማለት ሸክ ማለት ነው። ተጠራጠሩ ከእንዲህ አይነት እንጨት ነው ከእንዲህ አይነት ነው እያሉ ተጋርፋ አልጋባ ጦርፋ አልጋባ ማለት በአካባቢው ጫካማ ቦታ ነበር። እዛ ጫካው ቦታ ጦርፋ የሚባል ዛፍ ነበር እንደ አንቀባ ነገር ያለ ማለት ነው። ያን ዛ ዛፍ ነው የሚሉ አሉ። አይደለም ሌላ ነው። ጦርፋው ሸጀሩን ሽሁል አስላት ጦርፋ ማለት አስል የሚሉትን ዛፍ መሳይ ነው። ሾካማ ነው ትልቅ ግንድ ይሆናል ማለት ነው። ኢላ አንል አስራ አዘሙ ሚኑ አስል የሚባለው ግን ከጦርፋ የበለጠ ትልቅ ይሆናል። ወመናቢቱ ልአርድ ሰቢኻ የዛፍ የሚበቅለው አሸዋማ ቦታ ነው። ከአርድ መዲነት የሙነወራ ያው የመዲና ቦታም እንደዛው ለሱሎቹ ነበርና አልጋበቱ አሸጀሩ ሙልተፍ ጫካ ደን የበዛበት ቦታ ጋባ ይባላል። ወሙራዱ ቢሁና መውዲዑን ፊ አዋሊ መዲና አዋሊ የሚባል ሰፈር ነበረ ጫካ የበዛበት ከዛ ተቆርጦ የመጣ ዛፍ ነው። ማነው ሚንበር የሆነው? የቀው ሚንሃ ጋርበን መዲና በምዕራብ በኩል የሚገኘው ጫካማ ቦታ ነበረ። ከዛ ጦርፋ ከሚባል ዛፍ ተቆርጦ መጥቶ ሚንበሩ ተሰራ። ታሊተን አልቀህቃራ ከዛ በኋላ መስኑት እንመለሳለን። ያአየዑሊም ፈቃለ ሳሙን ጦርፋ ይልጋባ ወቀድ ረአይቱ ረሱላ ስ ሰለም ቃመ አለህ ፈከበር እና ዘመናዊ መንበራቸው ተሰርቶ ትመጣላቸው ለንግግር ብቻ ሳይሆን ለሶላትም ተጠቀሙበት ይላል። እና ተዛ በፊት እንግዲህ ከፍ ያለ ቦታ የላቸውም ነበርና ያው መሬት ላይ ሆነው ነው የሚፈጥቡትም እንዲሁም ሲያሰግዱም ራቅ ያለ ሰው አያያቸውም ነበረ ማለት ነው። አሁን ግን ያ ወንበሩ ከፍ ያለ ስለሆነ በወንበሩ ላይ ከፍ ብለው ቆመው ሲሰግዱ እንቅስቃሴያቸውን ከሩቅ ያለው ሰፍ ሁሉ እንዲያያቸው ተጠቀሙበት ለተድሪም ማለት ነው። ኮርስ ሊሰጡበት ቃመ አለይ ፈከበር ሶላት ኢቃም በሚደረግበት ጊዜ እዛ ወንበሩ ላይ ተነስተው ቆመው አላሁ አክበር ኢህራም አደረጉ ማለት ነው። ወከበረ الناس ሰውም ተከትሎ ያው ምድር ላይ ሰልፎ አላሁ አክበር አለ። ወራአሁ ከኋላቸው ወሆ አለ ሚንበር እሳቸው ኢህራም ያደረጉት ሚንበሩ ላይ ነው። ሚንበሩ ላይ ኹጥባ አደረጉ። ይወርዳሉ ተብሎ ሲጠበቅ እዛው ላይ ሶላት ጀመሩ ማለት ነው። ሱመ ረቃ ከዛ ለሩኩዕ በሚደርሱ ጊዜ ግን ፈነዘለ ልቀህቀራ ለሩኩዕ ሲፈልጉ ወደ ኋላ ሽግሽግ ወረዱ። የሶስት ደረጃ አለው ለመረጋገጫ ወደ ኋላ ፊታቸው ወደ ቂብላ እንደዞረ በደረጃዎቹ ላይ ወረዱና መሬት ላይ ሩኩ አደረጉ ማለት ነው። ሐታ ሰጀደ ፊ አስሪ ሚንበሪ ስጁድንም እዛው ሚንበሩ ስር ላይ አደረጉ መሬት ላይ። ثم عاد ወደ ሁለተኛው ረካ ሲመለሱ ደግሞ መልሶ አሁን ሚንበሩ ላይ ወጡ ማለት ነው። ሐታ ፈረገ ሚን አኺሪ ሶላቲሂ በዚሁ መልክ ያው ሶላታቸውን እስከሚያጠናቅቁ ድረስ ለቂያም ያው ይወጣሉ ለርኩዕና ለስጁድ ይወርዳሉ። ثم اقبل على الناس በዚህ መልኩ ሚንበር ላይ እየተመላለሱ ከሰገዱና ሶላታቸውን ካገባደዱ በኋላ ሲጨርሱ ወደ ሰዎች ይዘወራሉና ያ አዩሃ الناس እናንተ ሰዎች ሆይ አሉ انما صنعت هذا لتتموا به ولتعلموا صلاتي አሁን በዚህ አርክ የተዛራታችሁ የማታውቁትን ነገር ሚንበር ላይ እየወጣሁኝ አሰገድኳችሁ ሶላትን እንዴት እንደሚሰገድ ከሩቅ ያላችሁን ጭምር አይናችሁ እንድትከታተሉ እንቅስቃሴን እንድታውቁ ብዬ ነው። ጡመኒናውን ዲዳሉን ምን ያህል ጊዜ እንደሆነ ማለት ነው። ሌላ ጊዜ ያው ድምፃቸውን ነው የሚሰማው ሩቅ ያለው ሰው እንጂ አያቸውም ነበረ ማለት ነው። ስለዚህ አሁን ሚንበሩ ላይ መውጣት ሲቆም ራሱ አቋቋሙ እንዴት አድርጎ መቆም እንዳለበት ምን ያህል መቆየት እንዳለበት እንደ ሰዎች እንድማሩ ብዬ ነው አሉ። ይሄን እንድታውቁ ብዬ ነው እንጂ በመሰረቱ ያው መሬት ላይ ቆሞ ነው መስገድ የሚገባው ማለታቸው ነው። ስለዚህ ለእንዲህ አይነት እንግዲህ ታሊም አንድ ሰው የተለያየ እንቅስቃሴ ቢያደርግ የሚፈጠር መሆኑን ያመለክታል ማለት ነው። ወፊላዲን ፈሰላ ወሁ አለይሃ ሚንበሩ ላይ እንዳሉ ስገዱ ثم كبر عليها لركوع تكبيرات هذا الركوع وهلا ثم رفع وهو عليها ثم نزل القهقرة ركوع يتنسو اندغنا يهالا شكشده وردنا مريت لاي سجد هذا الركوع ويم ركوع ان جرسوا معناته مريب الحديث تماروا اي تجادلوا ان النبي منبر يتسرعوا كمنين يوزاف نو بميلو صحابه يتكراكروا من اجل شئين منبروا اي يكونوا من المريح تمارو يميلو ميريا كميلو قال يتبازانو شك مالك طرفاء الغابة طرفاء الغابة مالك إذاف من السمنو لو كجأكا يمتا طرفاء من بالزاقنو طرفاء الشجر نشبه الأفلاء إلى الإمياء ينزافهم باقراتشن إلى تركم كالتسطو بستكر يوانا كعمانو ذاكا وبيع دفن سويت شاون سمون انجي مسمعون هايوكم ذلك افطال من نزافهم عنو إلا أن الأثر أعظم منهم ومنابته الأرض السبخة هي ترفع ببالو زاف ثمانين يوم أشواء ما بطايا والجال يبرها زاف نوم على ذلك كأرض المدينة الغابة والشجر الملتف غابة مالت شاكا سبر سويتوس هالسبا دين يأذبت بوتا غابة ببالات والمراد به هنا موضعون في أوالي المدينة يهي ندين يندروا بمدينة ذاري أوالي من بالو بوتا لين يقعوا منها غربا بمعراب بكل ثالثا القهقرة ثم نزل القهقرة يميل ورجع إلى الخلف من غير أن يجعل وجهه إلى جهات مشيه ناك تاجه ودكبلا سلزورة همين بروس وردو في تاجه ونكازورو